فيتش لير جوزنو لمن تلقات كذا وهلا ست ولد الدواء يقرسال انا ارغوس تفتالچ انجي اني ابنن لهن سنه طلاق الله الله سبحانه وتعالى أريد اللي يزول ليلك نعم رب سبحانه وتعالى زبو تاوشانلو بسون نتوا لاباتوام لناتوام يماتا ساياتشو أكفهات راكوتاتشو عند أنسولاي نفساتشو يمتا دروبا لنامي حتى أتشو ولهذا تفلتون دخوم سيدنا علي رضي الله ما نزل بلاء إلا بذنب وما رفع إلا بتوبة يعني بلاء بمنتائز ورد سقامات شقر وق زي كسانت انتهي تتنقناتو انتهي تناتو منسي انت رأيلك هو الذنوب ذنبئه ما نزل بلاء إلا بذنب بذنب وما رفع الا بتوبه نزو وريدو زولو صقم نزو وريدو زولو شجر دماني انت تدعى الكا دماني توبه اي مالتيو ولهذا الله عز وجل بالقران انتايلو ذلك بان الله لم يكن مغيرا نعمه انعمها على قوم حتى يغيروا ما بانفسهم الله سبحانه وتعالى حنت ششاهيبو كاز نبره حنت نعمهيبو كاز نبره تدليون مچوتن رهيب كهز نبركا الله سبحانه وتعالى بوغا بيل اي وستوني كساب معس حتى يغيروا ما بانفسهم تي نعمات واهيبو زلو كنتات ناتو مستقيره أما عاسم اسكده من قدنا يربي خط أحسم اسجمري الله سبحانه وتعالى دمانة زنبري نعمة دماني يوستو مالتيو إذن يا أخوان انتاكن قبري يبلنان كلاتنا مالتيو الله سبحانه وتعالى زنب سريحكا انت لأديك أزعوكا سني دحانا بأمان يزل خويلكا أمان كتبايا بالكانتا نفسها فإن الذنب لا ينسى ذنبي اي رسعني كل اجزيتهم ملائكاتات يسجلوا يمزقبوا يمزلوا مالتهم والديان حي لا يموت والله سبحانه وتعالى نتد سرحة ناتو فائدة ذهب يعني دانيا دخون الله سبحانه وتعالى دماني كل اجزي هياوي مالتيو ولهذا زي ذنوب زي زي معاصي زي بزوح هكت بزوح زي كسانة سلزم سلزقني الله سبحانه وتعالى دقاقمو اب قرآن كمونا النبي عليه الصلاة والسلام دمان دقاقمو ما بحديث يعني اثار ناتو ناتو تسئيت ناتو تسأقماتو نتاي مخانو رب سبحانه وتعالى نجيرنا مالت ولذلك الله عز وجل كمي جيرو ندك سبات كيف نزلت بهم عقوبات الذنوب كما يقولوا نايت زنبتاد فتصموا مغزعتهم كم زوردوا لهم وتجرعوا كؤوس الخسران والوبال كم دماني تسوى ناي كسارة ناي حسرت زوردوا لهم انتي عانت بمنتاي مخانو الله سبحانه وتعالى بقرآن بحادي تنتينو قليتو لنا مالتو إذن إخواني في الله انتي كنكونا لنا مالتو كل كزي ماني يا ابو كنركب كلنا انت تاكو ولكن سوستن كويدا تملسالي كذا بحالا ودزا مازور انا ايه بندزي من مسرت دار من مجمرا ما انا هم ترايتو لرجم بزي ميكوي كونا نسو معلا ፈርዶም ዝነበረ ለካስ በቲ ዝሰርሑ ወዝነበሩ ኢዶም ትሰርሑ ዝነበረት ነቶም ኣንብያ መምርሒታት ሒዞም ወዱ መፁ ንዕኡ ስለ ሕቆም ሂቦሞ ስለ ዝኸዱ እዩ ዝኩሉ ፀገማትን ሽግራትን ረብሶ قارون زياتهم زي كلاتهم نمتا امتى قصعهم تدا اتباهيلو الله عز وجل تايلو فكلا اخذنا بذنبه له نقول ببتتسرحوا حزنا يميلو مالتيو فمنهم من ارسلنا عليه حاصبا قلقل لو هزبتات كمتان مسحالفو الله سبحانه وتعالى داربا امني كابسة ما يزورد جيرو اطفئوا مالتيو ومنهم من اخذته الهيدن ان نتفعلن ولاتي نو نبي عليه الصلاه والسلام بدنا يالوت ايات هالوت عنده لا جبات نن سيلا سيلا سيلاچو ايحات ويالوت الا يهوتن هيدنا ايات نعم واجمع العلماء كلهم بدسو ليا جبات يمفلق ويم عندت ست متاغبا ويم تفلق هيدو ما يتالبات እሷ ማየት አለበት እሱ ማየት አለበት ማለት ነው ይህ የነቢያችን መንገድና ፈለክና ሱና ነው እሺ እንደውም አይግራማቹ ዲናችን አንድ ነገር የተወ ነገር የለም እንዳይገርማቹ ለምን እስከዚህ ድረስ እንዳትሉ ሸርዓችን ነው الشيخ محمد صالح ابن عثيمين رحمه الله تلقوا يا سعود عربي عالم من قالوا مسلاچو عند سو ليايات كر يميات مندنو فيتوا ياياتال يراس صغرو ياياتال اجوا ياياتال يعني اجوا تكشفوا يا ايات ي انتنو انغتوا مايت يمشالال اغروا مايت يتشالال ايه نغر تفقدلت على ادلم جن شيخو يالوت بتام يميغرمو كفلغا يالو انغدي اسو بتش ادلم لهلتوم نو مفتو لسوانا لسنو لببلو لسو بتش اندا يمسلاچو جن بسو بسو لناغر بسو يتناغروت لسوا مفتو نو معنات نو كفلغا قومي لاتال ቆማለች ሂጂ ላታል ይሄ አልተደረው ወአንካሳ እንዳትሆን ማረጋጋት አለበት አለ የሸኹ ንግግር ነው እንግዲህ የምነግራችሁ እሺ ሂጂ ላታል ለምን ሂጂ ላታል በጀርባዋ ይህ የግመል የሚመስለው እንት እንዳይኖርባት አይገርማችሁም ይሄ ነገር ይሄ ምንድን ነው የሚባለው የግመል እንት ነው አንድ በሽታ ያለ አይደለም በጀርባው እንት ነው የሚወጣው ምን ይባላል በአማርኛ ሻኛ ሻኛ እና በጀርባዋ አንድ ዒብ እንዳይኖራት ሂጂ ነይ ሊላት ይችላል ይህ መብቱ ነው ግን ያደረገው ሰው የለም እሺ ሁለተኛ ተናገሪ ይላታል ለምን ትናገራለች በምላስዋ عند ان كان دايره دور يمثل كونه مشكله نو اه والله نانيا هو يمثل كونه بتام مطفو نجر نو يمثل لسن تسطوال اسوام تناغر تروالچ طيب لمن دنو بملاسو وين بملاسو عند ان كان داينور طيب كذا انديوم يباس يبلط نجر نو تناغري بلو طياقي طيقاتال لمن طياقي طيقال بلح اندات هون يعني موني اندات هون very crazy in that tone በጣም እንት እንዳት ሆነ ያኒ ዝም ብላ በቃ አውርዳ አውጥታ መታቀቶና የምን ልበላችሁ والله የጭንቅላጧን ሚዛን ለመውሰድ አንዳንድ ጥያቄ ጠይቃታል تمام አረንጓዴ ነው ካላት ጥቁር ከመለሰች በጣም መጥፎ ነገር ነው ስለዚህ የጭንቅላጧን ሚዛን ለመምዘንም አንዳንድ የዘካ የሆነው ጥያቄ ሊጠይቃትም ይችላል ይሁሉ ተሰጥቷል نعم ለሷም ይሁን ተሰጥቷት نعم እስከዚህ ድረስ የተሰጠ አሁን ግን ፎቶግራፉ አይታ አገባችሁ ያ اخوانا ልንገራችሁ ትላልቅ ዑለማዎች አብዛኞቹ ዑለማዎቹ በፎቶግራፍ አሁን የሰማችሁት ነው አሁን የሰማችሁት ነው። አንዱ ጓደኛዬ እዚህ አንዲት በአዲስ አበባ ላገባ አለችው። እሷ ነው እሷ እባክህ እኔ በጣም ካንተ ጋር ትዳር እፈልጋለሁ ብላ የሷን ፎቶግራፍ ላከችለት። ተነስተን ነው ያላከችው። ወንድማችን ግን ሁለተኛ ሚስት ለማግባት እሱ ሚስት አለው፣ ሁለተኛ ሚስት ለማግባት እቅድ የለው አይፈልግም። ስለዚህ መልስ ሰጣት ማለት ነው። የኔ እህት በአንቺን ጥያቄን በጣም ተቀበየዋለሁ፣ ላኪን በአሁኑ ጊዜ ሁለት ዳር ስለማልችል፣ ግን አንቺ በጣም የጨዋ ልጅ ነሽ፣ እኔ በጣም ነው ማከብርሽ፣ ግን እቅርታ አድርግልኝና ላገባሽ አልችልም ብሎ መለሰላት። እኔ ደብዳቤው አነበዋለሁ፣ የሁለቱም ደብዳቤ አነበዋለሁ፣ በራሴ ነው ያነበብኩት። እሷ ምን ብላ መለሰችለት? ወንድሜ አለችው፣ ተሰወሩ ማይ ወላሂ እኔ አንተ እኔን ለማግባት ብፈልግ ኖሮ አስገድድህ ነበር እንድታገባኝ አለችው። እንዴት ብትለኝ፣ አንድ ጓደኛችን በእንግሊዝ ሀገር 5 አመት ተቀምጦ የመጣ ጎረቤታችን አለ አንዱ አለች። ይህ ሰውየው አርቲስት ነው አለች። አርቲስት ከመሆኑ ያኒ በእንትኑ አርቲስት አለ አይደለም፣ በእጅ የሚስሉ በእጅ የኔን እንትን ቁሚ ያለኝና ቁሚ ያለሁ ልክ በእጁ አድርጎ የኔን ፎቶግራፍ በደንብ አውጥቶ ከለር ምናምን አድርጎ ማርያም እንኳን አለችው፣ ማርያም ይህ በስዕል ያለችው ክርስቲያን የሚያወጡት ማርያም እንኳን ቆንጆ አይደለችም ያችን ስዕል ብታይ አለችው። በእጁ የሳለኝ ያነሳኝ ይህ አርቲስት ይህን ስዕል ብልክልህ ነበር፣ ግን ከወንበርህ ተነስተ ወደ አዲስ አበባ ትመጣ ነበር፣ ግን እኔ አንተን ለማታለል አልፈለኩም እና ኖርማል ፎቶግራፍ ነው የላኩልህ አለችው። እና ግዴታ ልታገባኝ ፈልግ ነሮ፣ ግን ያ ፎቶግራፉ በእጅ የተቀረጸው እልክልህ ነበርና እረ ይህማ ማርያም አይደለችም እንዴ ይህማ ሞናሊዛ አይደለችም ብለህ ታብድ ነበር አለችው። ትምህርቱ ምንድን ነው በዚህ ላይ? ፎቶግራፍ አታላይ ነው። ፎቶግራፍ ትክክለኛው ተፈጥሮ እንትን አይልም። ደግሞ ሰውየው 25 አመት በነበረበት ፎቶግራፍ ላከለት፣ አሁን 55 ሊሆን ይችላል። ላኪን هذا يسموه غش نكاحو አያፈርስም። ንካሁ በአራት ምሰሶ ከሆነ ማህር ከከፈለ ወልይ አምር ካላት፣ ሁለተኛ ደግሞ ሁለት ሽሁድ ካለና በቃዲ ሄዶ ትክክለኛው አቅድ ካደረገ ንካሁ አይፈርስም። ላኪን ነገ አላህ ዘንድ ቆሞ غشና ክዳት በሱ ይቀጣል። አንድ ሁለተኛ ደግሞ እሷ አሁን በእጇ ነው ያለው ምርጫው፣ አልፈልግም ለማለት ምንም መብት አላት። ምክንያቱም የላከልኝ ፎቶግራፊ ነው እሱ ግን እንደዚህ ነው ብላ ቃድ ቤት ሄዳ በቃድ ልትፈታ ትችላለች ማለት ነው። ስለዚህ እንዴት ምንድን ነው ምን ያገኛል ሰውየው እንደዚህ አድርጎ? ይህ መሆን የለበትም ነው ምለው። ማይክ ፍሪ ኢንሻአላህ። السلام عليكم ورحمة الله وبركاته. أفضل أستاذ مصعب كان قدمو ياسو تاتشو نبرو إلي نبرو عند قليل أستاذ مصعب مايك فري نادر قلاتشو إن شاء الله. أستاذ مصعب مايك فري. السلام عليكم ورحمة الله وبركاته. سمعك بقى يا جماعة سمعك. بسم الله الرحمن الرحيم. الحمد لله وكفى وسلام على عباده الذين اصطفوا. بعد اولا شيخ ابراهيم جزاكم الله خير، والله انجلي جعل هذا الكلام كله في ميزان حسناتكم، وهذا كلام طيب يعني بطام كذب لا يميسس نقر اللم، لانه هي بطام نزوق زي يستمع الناس وشم هي نوربة يالو احوال سلوانا በጣም የሚያስደስትና ጥሩ ንግግር ነው። ወላኪን ዋናው ቁም ነገሩ መስማቱ ሳይሆን እንዴት አድርገን ይህንን የተባለውን ንግግር ቁም ነገር ላይ ወይ ደግሞ ተግባር ላይ እናውለዋል የሚለው ጉዳይ ነው። እኔ ለመናገር የምንፈልገው ነገር እንኳን ብዙ ገጠመኝ መናገር ከፈለጋችሁ ብዙ ገጠመኞች አሉ። ልክ እሳቸው ቅድም እንደተናገሩት ሪያድ አካባቢ እንደሚኖሩት እኛም እዚህ ባለንበት አካባቢ በጣም ብዙ ነገሮችን እንሰማለን፣ ብዙ ነገሮችንም እናያለን። ሐታ ቅድም እንደማችን ኢትዮ የተናገረውን ጉዳይ ራሱ ይህ ልጅ መጀመሪያ እኔ ጋር መጥቶ ብዙ ነገሮችን ብዬ ጥረት አድርገን ነበር ሁለቱ ልጆች ለማስታረቅ ማለት ነው። ያንን ጉዳይም በጣም ለፍቼበታለሁ፣ ግን ሱብሃንአላህ አላህ አልፈለገውም። በመጨረሻ እንደምታውቁት ልጁ ተበሳጭቶ ሀገሩን እስከመልቀቅ ድረስ ደርሷል ማለት ነው። እና እኔ ጠቅለል ባለ መልኩ ማለት የምፈልገው ነገር የሰው ልጅ በዚህ ዱንያ ላይ በሚኖርበት ሰዓት ተቅዋላህ ወሕስኑ ልኹሉቅ አብዛኛው ረሱል ሰለላሁ ዐለይሂ ወሰለም አብዛኛው የሰው ልጅ ጀነት የሚያስገባው የአላህ ሱብሓነሁ ወተዓላ ፍራቻና ጥሩ ስነ ምግባር፣ ጥሩ ጸባይ መኖር ነው አሉ። እነኚህ ሁለቱ ነገሮች የሚኖሩ ከሆነ ሰው በዱንያ ላይ ማለት ነው አግብቶም ሳያገባም ጥሩ ትዳር ይዞ በጥሩ ሁኔታ በሰዓዳ በደስታ ሊኖር ይችላል ማለት ነው። እነኚህ ነገሮች ግን የሚጠፉ ከሆነ በጣም ብዙ መሻክሎች ሊፈጠሩ ይችላሉ። ተቀላችሁ እኔ በጣም ከሚገርመው ነገር አንድ ጊዜ ያጋጠመኝ ነገር ከገጠመኝ አንድ ብቻ ነገራችሁና፣ አንድ ጊዜ አንድ እህታችን ደወለች እኔ ጋር ማለት ነው። የደወለችው ከባሏ ጋር ተፋታ እንዳስታረቃት ነው። ግን በምን እንወጣለሁ አልነግራችሁም። ወላኪን ታውቃላችሁ ያንን ፍቺ የፈለገችው እሷ አይደለም እሷ ናት። ግን ፍቺን የፈለገችው ፍቺን የጠየቀችው እንዴት ነው ታውቃላችሁ? በአፋ እኮ ፍታ አላለችውም። ወላሂ በጣም ይገርማችኋል። ቢላ ይዛ ማለት ነው ቢላ ይሄ እንትን የሚቆረጥበት ማለት ነው ሽንኩርትና ስጋ የሚቆረጥበት ቢላ ይዛ ሰውየውን አንቃ ይዛ ማለት ነው በር ዘግታ ያ ተጠልቅኒ አጣነክ ወይ ትፈታኛለህ ወይ ይጨርስሃለሁ ያ ቢንት الحلال خليني بس ልውጣ ብቻ ከዚህ ብቻ ወጥቼ እንትን ልበል አበደን ገላህና ወይ ፈታኝ ያ اخي خلاص خلاص ለሰው እንደንገርና ሰዎች በመሐከላቸው ለገብቱኝ ችግሩ ይታይ አበደን ካልፈታኝ ሁሉ ምን አርግስኩ ይክሚኑ ከመውት ብሎ አንይ ምናልባት ያኔ እኔን እንደራሱ አይነት እኔን ቢጠራጣም ብሎ خلاص ፈታትና ጥሯት ሄደ ማለት ነው። ግን መጨረሻ ላይ ያለቀሰችው እኔ ጋር ደውላ ያለቀሰችው እንትን ልነግራቸው አልችልም። ሶስት ልጆች ነበራቸው መካከላቸው። በዛ ላይ ያገባችው እሷ ሀበሻ ናት፣ ያገባችው ሌላ ዜጋ ነው። ያኔ ብዙ አይነት አህዋል አለ። እኔም ማለት እንፈልገው ጠቅለል ባለ መልኩ ማለት ነው ከማግባታችን በፊት እንትን የሚለው ጉዳይም ይሄ ጥሩ አይደለም። እኛ ወላሂ በጣም በሙስተማው በእኛ ባለንበት አካባቢ የምናየው ልክ ቅድም ኡስታዙ እንደተናገሩት በጣም የምናየው የሚያሳዝነው ነገር ነው። አይደለም ከኛ ማለት ነው ሌሎች ዜጎች እንኳን ያጥን ያዚ ጎረቤታችን አንስቲዋል ፈጣን ይገርማቸዋል። ሱብሃንአላህ ጥሩ ንብረት አላት፣ ጥሩ ትምህርት አላት። በጥሩ ደረጃ ነበር ስትኖር የነበረው። ሴትዮዋ በፊት ተማሪ ነበረች። ተማሪ ሆና ተጠየቀች ለጋብቻ። አይ ትምህርት ጨርሽ ያገባለሁ አለች። እድሜው ያኔ ስትጠየቅ ከሰላሳ በታች ነበር። ትምህርት ጨረሰች። ከትምህርት በኋላ ልክ ያ ሲያልቅ ትዳር ስትጠየቅ አይ ትዳር ጨርሽ አሁን ደግሞ ስራ እስከሚይዝ ድረስ ተብራ አድርጓለች። 32 33 እድሜው ወደ 35 ገባ። ስራ ያዘች። ስራ ይዛ ስራ መስራት ስትጀምር መጨረሻ ላይ እነኛ በር ሲያንኳኩ የነበሩ ወንዶች እድሜዋ ገፋ እንትን ወደ ኋላ እንትን አለ በቃ ሽሹ ሰዎቹ። እድሜዋ ገፋ ከአርባ በላይ ሆነ። ሴትዮዋ ጥሩ ስራ አላት። ሀታ ያን ስልጣን ደረጃ ላይ ለመድረስ እንኳን ያላት ጥሩ ንብረት አላት። በጣም ይገርማቸዋል። ያቺ ልጅ መጨረሻ ላይ አሁን ምንድን ነው የምንሰማው? ቅርብ ጊዜ የእሷ አባት በመኪና አደጋ ሞቶ ምን አሉ? ከሚስ ሄዳ አሉ ከሚስ ሄዳ የአባትየው መቃብር ላይ ትቀመጣለች አሉ። ያኒ አይሰማም? ያጀማ አይሰማም? የአባትየው መቃብር ላይ እስከ መቀመጥ ድረስ ደረሰች አሉ። እና ለሰው ልጅ እንደ ቅድም አንድ እህታችን እንደተናገረች ለሴት ልጅም ሆነ ለወንድ ልጅ ክብሩ ትዳር ነው። እዚህ አሁን እዚህ አካባቢ በተለኛ ዱባይ አካባቢ ባለው አህዋል ብታዩ እና ጊዜ በጣም የሚያሳዝን ነገር ነው። ወንዱ ጋር ብቻ ይፈራል፣ ሴቱ ጋር ብቻን ይፈራል። በመሀል ላይ ለነገሩ ከተጋቡ በኋላ የሚታየው አህዋል በጣም የሚያሳዝነው ነገር ስለሆነ ሁላችንም አላህን እንፍራ፣ ምርጫችንን እናስተካክል። ሐቂቀትን የምላችሁ ረሱል ሰለላሁ ዐለይሂ ወሰለም ስለ ጋብቻ ሲያነሱ ምንድን ነው ቱንከሑል መርአቱ ሊአርባዕ ሴት ልጅ ለአራት ነገር ነው العرات نجر سيفوتش لا جابوا تاني بلاو تناجر العرات نجر سيف تجبان لك هي بمثل ما لسه بعادة سويت ببهالي متوقع نجر العرات نجر سيف سيفوتش لا جابوا نجارو عندنا ولا قنجنا ويدغمو لا زر ويدغمو لا نبرت مترشا لاي ويدغمو لا دينالو فرفر بذات الدين تربت يداك سوشتون يتكسون من هذا الرجولنا مش ترشا لاي واناو جوامي الأمور يعني هم نظر يتكمل مثل دين اللي هون سلم ياكو صلى الله عليه وسلم دين كله كنت نعمل يتبك جلال دين كله زرم كبر بنوره جلال دين كله مبرتن يتبك بطرون هنا يتبك سلم مثل دين يعلاتن وندن دين يعلاتن يمرت يعلاتن مان سيت يمرت وسيتهم دين يعلون يمرتو بزا إن شاء الله طرو تدال لهوني سلم والله والله عند بتدار زوريا عند كذي مسموات متعرش على عند نقطة لنقراتنا الورد من دلنو عند طروسو وده عند بيت سيمرا كان شيخ يسموات نقطة انا من الوقت سيبرا يبياكو تسلحلو انا سويو نتو سيجيتو سيطيق وده بيت سبوتو عمدتو نجيتو سيطيق بيت سبوتو تسمع مبقو داو مين بيجون سلم ياكو طرو اخلاق سلال لو طرو بحري سلال لو تسمع مبقو دايو معلتنو يعني هل نقدر من اقراتيو من هال تدار كبار اندوانا تدار اسل مكبابرنا طرو متفاسة بس فلاقين لهم نقرات فلقينو انا بترش على سووتو تسمع مبقو بس دارو معلتنو كذا اهون سلم مهر ستيكا مهر سنتنو سكي بلو سن نقدرو يا سمعوا يا باتوا اللي يطالب اللي يلي يلي يطالب بات هني كنا نتم فلقو مهر يلم هني مين ما نفلقو كنا نتم مهر هني بطرو هنيتا بستابرو اندي نورو من فلقو كفلقاتو كفلقاتو عند ريال بيتا عمد عند ريال بيتا ستو ننا بزاني كارتا سرال طرو نزام محكو هنا يهي سنة نبلو عن ستو عند ريال ستو ننا يكارتا سرال كذا نكافح سرة تقابو يزوات هيدا بيتو قبا مالتنو متعرف على بيسي قبا لجو قل جمرة يعني يقال لداتا مالتنو من بلو يقال يكسوغا يقال لدا يمكن قوت يهي بيبسي ميقزا بك عند برت بيبسي عالت قولي بابا عند برت ميقزا بيبسي مالتنو بجو لقل بلو ميلاتا بيبسي بيو يقراتا يعني باند برت سلمت قات مالتنو بيبسي تعالي بيبسي روحي بيبسي اجلسي يعني بي بقلب ما يرغو نوشو يعني ني بيبسي اللي زيار قبلو يقلب بباطل يعني يقلب ما يعني الزفا راسو انتم ما نتال تالتين يعني يمدي ايه النال ركشي ايه النال انتم بي بيبسي عند بيبسي انتم عند بالرواقع يتقلاني على بمالات فرستا عباتي وزاعت قبال بيتال من السمالك بيتال راسي على بيبسي يقول لنا ستا يسي مكر بيبال ورزاش الدغل من دونه قدايو تبلو ستاي من دونه بلو قدايو ستاي تتأيكو تتأيكو تشكري الله لجو بلبك قلب سلالة من من ناقو حتى نبرا من عرقوات قلب من دونه وده يتم تملسو بلو متو عباتي ولكو ستاي اي لجاتين على لجيتو عباتي مالتنو لجاتين على كاهم بحالة كذي بيتم نكوطاو عمس متو شيريان عمس متو شيريان كفلا كفلو بعد يوم على هنا بلزان المتطاوقهم بالا حدي لم ينسي بال اي انيا دين انتبكا الاخلاق بلن انيا وندون بيشان فلقال من بلن باند بر سن لخاتنا نخاح سن اثر اشو يافي زباتنا قلد عدرقو جاوتا رقو بيبسي لي روحي بيبسي انيا كاهم بحالا لغفا عمس متوشي كامتاتشو لفتو طالت قال هنا جن لجيتا رجاتين اتهير مالو متنفس على الشيخ خبر على لجيتو على باند بيبسي متاتشو يفيبسي كامباني هنا واتاتشالي يعني بحس متوشي عند يفيبسي كامباني ما قوقع يتشالا لهم عالتنو انا باندازي عينات هنية فاوتش مستلالو بتدار زوريا كما قابات المفيد كتكبون بوالا متحاسب لنا طرو عينات احوال كال نورة حياة طرو الله المشترام متدرش على اي حابة الزاو ريقرين كنتابلون كفادر قول لنا عند كزين كهنا ما عند انت اللي يعني بكوت عندي يهونا شو بتقدر بمنوربة ساعات مشتو بتأمس من تستقرر تلنبر يعني ما كان مرتاح كمشتو بتأم تلك شكر نبرة النال مثلا شانا يفتي موتك تتموت يوسو يومنا ندرجة تقلت بطا مالكسة يعني كم تستقرر وسيت تتموت بطا مالكسة اللي ممكن انه تسيت يكون وهو تلنبرة ساعات زمن دونو انت متعلق سو من ناس الكسال سبال اي اني قال اني الناس الكسال الا الصحة سبيا لله الناس سبال على على عند سو كموته في الدنيا كموته بيت سووتشو ودمو سو كسوا قلنية تعلق سووت بتعام كتبو ما كالك سو يا يموت سو قبر وستي كتال عذاب وستي قبالي سيبال لغر سنتي ازاب جهنم من فليك يوم مالك سوس كمال يعني كمال كتشم نهيل اسكما من يدرس يعني يدرس بتحوال على مالك سلذي والله حقيقة يتدار نقر بتعام احواله بتعام تلقنا وترك على الاستاذ يعني زي وندو شلاي تلك تقرع له هذا شيء مجرب يعني بتعام برقتنا عند الزابة تقراني من الكوشي توشن بتعام مجرد تقرع له بتعام بتعام يعني تقدروا يمالك الشكر وتشالو إن شاء الله عندك الدماء ومن الشيطان فالله ورسوله بريئان منه هذا وصل اللهم وسلم على خير خلق محمد وعلى آله وصحبه أجمعين مايك فري وعليكم السلام ورحمة الله وبركاته أخي مصعب وحبيبي والله بتكتن أن ندسر النبر مكناتهم أنت لست كسائر الأشخاص عند ترى سواء نايهم أستاذنا شيخنا دمو بزو انتنا الله بزو تمكرونا بزو يايه سوس لهونك أنت يمتنا قرو بتقام تمرتي من وسدبت انتنو ونتنو كلمي هون ولا قم نقرو بيهون بمولو قم نقرنو يعني تنا بتكتل دسي لنيال قن مصعب عند نقر استوسين يعني انقري جوكوكو عندان دي جوك تمرتكو عالي يسو يو سيادة كس يعني يبدلتشون نقر بمولو انديش امر بات بيرون انقري انتكتل الزائسات نوي فلقو عدلم يزي عينت عند نقر تزارين يعني يهونا نو ده جوك هذا اللهم والله إني بجرو يسمعه نقدر نو السعودية العربية إنها إذا بنتنو بأسمرة كتما بعدنا مستنبرو أهون بتأمنهم يوددو أبرو سينورو تعلش والله ميسك أن ترى تنبراتشو تدار أهون أما تعلش يسوى النات مارتنو السوى بتأمنهم كلن أما تنبراتشو እኛ ምናቀው አብዛኞቹ አማቾች ያኽዋ የልጅትዋን የልጅትዋን ትዳር አሳመራ ማቅረብና የልጅትዋን ባል ማክበር ነው ምናቀውኛ والله እኔ አንድ ቀን ንግሪያቸዋለሁ እህቶቼ ያገቡት እናቴ አንድ የልጅዋ ወይም እህቴ ባል ሲመጣ እኛን ትረሳለች ጨርሳ ነው እንደውም ባልዋን ትረሳለች አባቴም ትረሳለች ምክንያቱም በጣም ነው መታከብረው درو نو زغن نو كتفو نو من نو من يما يمتا مغيب يلم ذا غزي يت اندمتنيا انديت اندميول بتام بتام نو متتشغرو مكنياتم للجيتوا ستل معنات نو لكن اهون يم نغراچو جن ايتش سيت يسوا نات نچ لسو اماچو نچ معنات نو بنغراچن لاي ان نغر اندارسا اماچوچ المسانس سايون አንድ ነገር ላስቀጭ ሁኔታ ነው ግን ይሄን ነገር እንዳረሰ አስተውሱኝ አሁን የጀመርኩት ቅሳ ባስመራ የተገኘ ነገር ነው ግን ወድን ብራኬት አንድ ነገር ልንገራችሁ በኢጣሊያ ነው በአንድ ሀገር ነው አንድ ምሳሌ ያላሉ ምን ተመሰለ እንግዲህ ያማች ጉዳይ ነው አማች ማለት የሷናት ነው የሷናት ልትሆን ይችላልች አልሞይም አማች ነው የሚባለው ሁሉ እና አንድ ታማሽ ነበረች አሉ በጣም በጣም መጥፎ ለኢብሊስ በ99 ደረጃ ነው መታልፈው በጣም በጣም ትነች እና ይሴት አንድ እባብ ነበር አሉ ባገሩ ብዙ ሰው እሱ የነደፈው ይሞታል በቃ እባቡ የመጣ ስንት ነው የፈጀ አንድ ጊዜ ከነደፈ በጣም መርዛምና እንትን ስለሆነ ትሞታል አሉ አንድ ቀን ይቺ አማች عند قوش بلا عند النقر ستسرا ابابو متانا ندفات علي سيندفات هلو سو ان لتموت يتأكد ان نوغاو يموتو يسوى مرز كسو يباسي اتفتف سلالي يسوى مرز السون قدلو ابابو قدلو يلالو انا اي نقر باندا قري من مسلو مسالينو قن هلوم اما شوش ندزي هاد اللوم بات قن يقرمن يالنتنو اما تاتو نقورو يعني بات متفو اما شنين لما نسي فرلقونو يمسالي ينتني مسلو تنقلي يتش عند اما شنش هلو اما شاد اللم انا استيوريك يساولو ملسنا لجو اني بدن من الموقو بس ادارة ابرونو يالو كن يقالي انا بات امي واددو لبر بالنا مستنا አማች መጣችና ያኒ የሷ እናት በቃ ችግር አስገባች በጣም በጣም በጠበጠቻቸውና መጨረሻ ሳይወድ ቆኖ እረት የተሰማው ፈታት እንዲፈቱ አደረገች እንግዲህ ከማስተካከል አፈረሰች ተደርን አፈረሰባቸው ሰውየው አስመራን ተቶ ተበሳጭቶ ምናምን ወደ አዲስ አበባ ሄደ አዲስ አበባ አንድ አመት ሁለት አመት ቆይቶ ወደ ሳውዲ አረቢያ ገባ ወደ ሶራቢያ ከገባ በኋላ አንድ አመት ሁለት አመት ቆይቶ አንዲት ለሱ የምትመስል ልጅ አገኘና አገባ ማለት ነው ሲያገባ ከስንት አመት በኋላ አንድ ቀን አንድ ቦታ ተቀምጠን እየተጫወተን መሳበልተን እየተጫወተን አንድ ሰው ምን አለው አንተ እገሌ ያለው እንዴ በአስመራ ከተማ ስንኖር ያንተ ሚስትና አንተኮ ልክ እንደማርና እንደወተት ነበራችሁ በጣም በጣም ጥሩ ነበራችሁ ተስማሙ ነበር እና እንደምሳሌ ሲጠቀስኮ አረ የገለና የገለ ትዳር እንደዚህ ያርግልን ብለን ዱዓና ደርግ ነበር ምንድነው ያለ ያያችሁ ምናምን አለውና አሁን አማቻችን ነቻለ እና የሷ እናት ነው ይሁሉ ያደረገችውና በሱ ነው የተፈታን አለ ከዛ በኋላ ምን አልዋን ሰውየው እስቲ ቅሳው ንገረኝ አለ እንዴት ነው አማቻዋ ያፋታችሁ እንዴት ነው ምን እንዳድርጋ ነው ያፋታችሁ ምናምን ብሎ ጠየቀው ሰውየው ምን አለ መሰላችሁ ስድስት ሰዎች ነው የነበረን ምን አለ እንግዲህ ለነግራችሁ ትፈልጋላችሁ አወ በልሁላችሁም እጃችሁ አንሱት አለ እኔ ዱዓ አድርጋለሁ እናንተ ደግሞ አሚን በሉ አለ እሺ ዱዓ እጃችን ጥሩ ዱዓ የሚያደርግ መስሎኝ እጃችን ስናነሳ ምን አለ اللهم አለ ያ ረቢ አለ ይቻማቼ እዛ ጀሃነም ውስጥ አቡ ጀሃል የገባበትም አልፈልግም አለ ነአም ፍርዖን የገባበትም አልፈልግም አለ ከዛ በታች ካለ አቡ ጀሃል የገባበት ከዛ በታች ከዛ የሚብስ ያለው ጀሃነም በሉ አለ አረ አሚና እንለም አለው እንግዲህ አልነግራቸው ማለት በጣም ነው ይበሸቀው በጣም ነው እንትና ያለው ያዘነው እንዴት የምወዳት ሴት የምትወደን ሴት እንደዚህ አርጋ ትዳራችን የምትበት ነው والله ابو جهل የገባበት جهنم ሲያንሳት ነው በዛ በታች ያለው በዛ አስገባት አሚን በሏል አሚን አንልማል ነው ምንድነው ወለተ ነው ይነች ይቺን እንግዲህ ሁሉ አማች ግን እንደዚህ አይደለችም እንደዚህ አይደሉ ማለት ነው ስለዚህ ወንድማችን ሙስአብ ያለው ከዚህ በላይ ይገኛል እነቴ ነው እና እስቲ ሁለት ሰዎች ይጨምሩና ባሮች ህነኝ ብዙ ጊዜ ስላደረገ ከዛ በኋላ ሁለት ሰዎች ጨምረው እና ሩሙን እተውላቸዋለሁና ደናደሩ እላቸዋለሁ ስለዚህ ወናው ሙስአብ ያለው ነው እንግዲህ አመቱላህና ሙስአው ያሉት በዛ መቆም አለብን መስማቱ ስንት ይስማል መደነቁ ስንት ይደነቃል በጣ ممكن የሚያስለቅስ ነገርም ልትሰማ ይችላል ቁም ነገር እሱ አይደለም ሰማን ትምርት ወሰድን በህይወታችን በተግባር ማዋል ነው ወነቴ ነው እንጂ ሰምተህ እንደ ቅሳ የምታዩ ከሆነ አለ መስማቱም ይሻላል ነው ምለውና አላህ Subhanahu Wa Ta'ala በሰማነው እንድንሰራ ያድርገን ይያልኩ እና ማይኩ ባረችነን እሱ ቢወስደው ደስ ይለኛል ማይክ ፍሪ السلام عليكم ورحمة الله وبركاته وندمجنا هيتوچه الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الحمد لله ولاچ بزو تناغراچو بارك الله فيكم والله يتدار نغر ان كان عند كان عند سامت ورد بنغر اي بقى والله بتلي ازي وچ اگر والله انانت አቡ መሐመድና ሙስአብ አረብ ሀገር ስላላችሁ እውነት ነው ቢሴቶች እንዴት እንደምትጨቆኑ በየጊዜው ይደርሳችኋል እዚህ በኢሮፕ ግን أمريكا ودان كينيا ما تليهم يا لوجين استي عند كذا حاجة ولا أمريكا هيدن أمين هذا مسلاجهم سيرس سيتوش أمريكا هيدو سيتوش إن ده جهادر روجو سيتوش إن ده جهادر روجو سيتوش إن ده سي سي سي سي سي سي مين زين زين سبب ثالث مين تادر قال لا مين تادر مين نارق تاليا راسا تشين دفتر نارق أسنين جبنا لين راد عبد أنا أنت على إنا أسو ألف بن دم وده سمان دم من ما تسأل دم والله يا إيروب تلا دم ونسلين دراجو مكناتهم أسا جاهل أسو جاهل إنا كنا جميرا من دراجو إنا راسو تلك جاهل إنا أسا جاهل أسو جاهل يا እነዚህ ሁለት ጀሃናዎች የሚያደርጉት ተዳ ማን ነው አንድ ችግር በሚያጋጥምበት ጊዜ ኡሳ ለተሰማ አትችልም በምን ልትሰማ አትችልም ምክንያቱም ወላ ሁነት ያለኝ እኔ ለልጆች እናት እንደ ስላት ነበር ሁነት ያለኝ ልንገራቸው በአንዲት አገር ሁለት ፕሬዚደንት የሚባል ነገር የለም አንድ ፕሬዚደንት መሆን አለበት ትዳር ለመልክ እንደሱ ነው ትዳር ደግሞ አንድ ቤቱን የሚያስተዳድር አንድ ኃላፊነት የሚወስድ አንድ ሰው መሆን አለበት ናም መጀመሪያ ሀቅ ነው ወንድ ነው የሚወስደው ምክንያቱም አግብቶ ሲያመጣት አንድ ፍቃድ እስከምታገኝ አንድ ሁለት ሶስት ልጆች እስከምታገኝ ድረስ ስምዕ ነው አጣ ነው ስሙ ሴቶች ወላሂ አፉ በሊ ሀቅ ነው የምናገረው ሀቅ ነው የምናገረው ከወለደች በኋላ ግን فرعون فرعون بقى ليه قلت فرعون بقى قلت يعني فرعون بقى قال يا شيطان تملك عند شيطان انت وطا قال تهزز يا انت بيت وسط انت انت نجا فصم انت اندوند اندوند اندوند اتتحسب فصم يا حق ايه من دلو مجمرا كجهل لا يمتى نجا አሁን እዚህ ጎረቤቶች እያዩዋችን ኩላይ ትዳር እናደርጋለን ብለው ምስኪኖች ያመጧቸዋል ስንት ገንዘብ ከስሩ ያመጣሉ ፍቃድ ሲወስዱ እንደው የዚህ ሀገር ፍቃድ ሄድና ሲሲቲዝንሽፕ ደግሞ ናሽናሊቲ ደግሞ እዚህ ሀገር ሶስት አመት ከቆየሽ ወደው ሲቲዝንሽፕ ተወስድ ናሽናሊቲ ይሰጣታል ማለት ነው ይህችን እጇን በጨበጠት ጊዜ ያ በዚያው ቀን በዚያው ቀን ነው ማለት ወላህ ወንድሞቼ ነው አልዋሽ በዚያው ቀን በዚያው ቀን እቤት ተሰጣለች እቤት ተሰጣውጣት አይደለም እሱማ ደግሞ እየበለጠ ነው ደግሞ ውጣ ብለው በሰላም መውጣት ደግሞ እየበለጠ ነው ፖሊስ ጠርታ አንዳች ነገር ሳይነካት ወላህ ጎረቤቶች አሉ ይሄ መዋሸት አይደለም ሙስሊምን ክርስቲያኖች ማለት በውሸት አይደለም ፖሊስ አስመጣ አስፈራራኝ ወይ ደግሞ ግብረ ሰጋ ከነገር ለማድረግ ፈለገ እኛን ሳልወድ إنه سالوت كبر سجل لما در لما ديارك فنلك فما فنلكو سوك شال لما در سيف فنلك ياسك يبدأ سيف فنلك بقى هين سوك أوت كله بو بوليس تاسرو بوليس بيتي جبال سر بيتي جبال والله إني لين كراچو عند ما تشنهي تج عندي هم بقدم بقدم كراچو نبر عندي وعند ما تشنه زهاجة على يهود ولا رجيم كذي يتفع على يهود المسجد كني قال سجد نبر من هون كاركوت والله أسمع يا عمي قال نعم አንማራ ሀደደት ይላል አሳ በቃ አስፈራራሽ ጎሮሬን ይዛ በቃ ጎሮሬን ይዛ ጎሮሬን ይዛ አስፈራራሽ አስፈራራሽ ግዴ እጃናስ ለቀቀ ሀደደት አስፈራራዋት አለ ፖሊስ ጠራሻል ወዲያው ፖሊስ ጠራሽ እስር ቤት ገባ አለ እስር ቤት ገባ ሴት በማስፈራራት ትብለ ከእስር ቤት እስር ቤት ቅጣቱ ወስዶ ወጣ ايه ወደ አንድ አላህ ይመለሳሉ በአስሮ ሂጃባቸውን አድርጎ ሂጃብ ብቻ አይደለም ራፊታቸውን አታያቸውም والله እዚህ አሉ ፊታቸውን አታያቸውም ያኺ እንደዚህ አይነት ሴቶች አለ ያክ ስራቸው ስራቸው ስራ ስራ ስራ ጥሩ ስራ ኢንቨስት የጨረሱ ሴቶች ናቸው ነገራችሁ ያ ጀማ ጥሩ ስራ የነበራቸው ሴቶች አንፈልግም ከወንዶች ጋር ለመስራት አንፈልግም ፊትና ላይ ለመግባት አንፈልግም ብሎ ስራቸው ጥለው ቤት ቁጭ ብላሉ ባላቸው ብቻ ይሰራል ሰማኛላችሁ ብቻ ሴቶች አሁን ስለ ላይ ተናገርሽው አንድ ጥሩ ነገር አለ አቡ ሙስአብን ጨምሮ በጣም ጥሩ ነው ሐቅ ነው ግን እነዚህ ሴቶች ምን ፈልጋ ከእናንተ ምን ፈልገው ምንድነው ሰው እንደቤቱ እንጂ እንደጎረቤቱ ያድርን እንባላ ነገራለን ትዳር እውነት ፈልጉ ከሆናችሁ ሄዳችሁ ስሩ ያላችሁ ቢያስገድዳችሁ ማን ነው ወላሂ ነው ልንገራችሁ አንድ ሰው አለ እዚህ ሀገር አንድ ሰው አንድ ሰው ማለት ሚስቱ ስዊድን ናት እኔ አልሰራም ማለት ነው እኔ አልሰራም እኔ ፊትና ውስጥ ለመግባት አልፈልግም አንተ ወንድ ነህ ስራ እኔ ግን አልሰራም ካላስ አበቃ ሰማኛላችሁ አልሰራም እንደዚህ ያሉ ሴቶች አሉ ነጮች ናቸው እነዚህ እና እናንተ ሴቶች ይሄን ግን ስታደርግ ምን መሰላችሁ አምስት ከፊል ተከራይተህ ሶፋ በየአይነቱ ቴሌቪዥን በየአይነቱ ምን ሀበሻ የሚሰበሰበው ነገር እሱን ትታችሁ ከአምስት ሩም ወደ ሁለት ሩም ከገባችሁ ያ የምትከፍሉትን ነገር ሁላ እየጎደለ ይሄዳል ማለት ይጎድላችኋል ማለት ነው እና ወንድሞች እና እህቶች ትዳር በጣም በጣም በጣም ከባድ ነው ወላሂ አንድ ዛሬ ወላሂ እዚህ መጥቶ አለቀሰ በቃ አለቀሰ በቃ እንዲህ ሆንኩ እንዲህ በአሁን አወጣሽው በቃ ከዚህ ሁሉ አመት በኋላ አወጣሽው ምስል እና ትዳር ያ ወንድሞች እና እህቶች ሴቶች አትቀየሙ ሀቅ ነው የምናገረው ፍቃድ እስኪወስዱ ሁለት ልጆች ከወለዱ አለቀለት በቃ ትዳር አይሆንም ፍርዓውነት የምትሆኑ ቤት ውስጥ ፍርዓውነት የምትሆኑ እኔ በአንድ ሰው አይደለም የምናገረው አለ በሶስት ሰው አይደለም የምናገረው አለ እዚህ ጎረቤቶች ያሉበት መውቃችን ነው የምነግራቸው ያለ ወንድ እና እንደዚህ ነው ትዳር ወንድሞች ወላሂ አንድ ወር ብትናገር ስለ ትዳር አይበቃም አንድ ወር ብትናገር አይበቃም አላህ እንዲያው ሂዳያ ይስጠን ለሁላችን አመቱላህና ሙስዓብ ያሉትን ነገር ብቻ እኛም ከኛ የሚጠበቀው በአንድ አላህ ቀጥ ብለን بسنة الرسول صلى الله عليه وسلم تاسرا قال هنا بس تقر والله تنانتنا أبو حي أبو مسلم أبو محمد يستمر كالنقر علي يا الله شريعة تتو يا سنة الرسول صلى الله عليه وسلم تتو تتو بأغريتو هج نبرتا شيء من كفو يا أخي بزي بأيرو بوست والله النجاش بتلي يميابدو لك إبدوش بوسيطان يميقو ونسنا شوان دوشو በቃ ሁላችሁ ይሰራሉ ይሰበስባሉ ይሰበስባሉ ገንዘብ ንብረቷን ይዘጠፋለች ካላስ እሱ ጋር ምን ይሆናል እንግዲህ አልኮል ይጠጣ አለቀለት እዚያ ከእብዶች ጋር ቁጭ ብላለች ለምን እንግዲህ እና እንዲህ ነው ወንድሞች እና እህቶች አቡበል የሴቶች ግን ወላ አላህ ብዬ ወዳቸዋለሁ ለአላህ ብዬ ወዳቸዋለሁ አላህ ይወደድሽ ዩሱፍ ረበና ያዲከ አፊያ ረበና ያሕፊዝክ እንሻላ እና በመሐመድ ያለው ነገር ደግሞ አለ ሀቅ ነው ምንድን ነው እሱ በእኔና በሚስቴ መካከል ሽማግሌ መግባት የለበትም ሀቅ ነው ወላሂ በጣም በጣም የሚያስፈልገው የመጀመሪያ እንደሱ ነው ሽማግሌ መግባት የለበትም ምክንያቱም ሸክላ ከነቃ አይሆንም እቃ ሰማኛላችሁ ሸክላ ከነቃ አይሆንም እቃ ምክንያቱም ያ ቤት ሸክላው የልባቸው አንድ ጊዜ ከፈነዳ ስም ይወጣል ከቤት ይቀበላል ጎረቤት ነው ወንድሞችና እህቶች እና በአንድ አላህ ታስራችሁ በሱነቱ ረሱል ሰለላሁ ዐለይሂ ወሰለም ታስራችሁ ችግራችሁ እቤት ፍቱት ቁጭ ብላችሁ አደራ ሚስት እናት የልጆች እናት የልጆች እናት አላህን ፍሪ አላህን ፍሪ ወላሂ ወላሂ እዚህ በኤሮፕ ውስጥ ያ ጀማዓ ወንድ ሴት የሚደበድብ የለም ወንድ ሴት የለም ወላሂ የለም እኔ እውነቴን የለም ሴቶች ግን የሚያደርጉት ግን ነገር ግን ወላሂ በጣም በጣም በጣም ብዙ ተቆጥሮ አያልቅም አፎ በሌ ለአላህ ይወዳቸዋለሁ ጀዛኩም አላህ ኸይር ማይክ ያስኩባችሁ መቼም ለመናገር ብዙ ተናገርኩ አትቀየሙኝ ለአላህ ብላችሁ ለአላህ ይወዳቸዋለሁ عفو بلي وندم وجهنا هي توجه لجوجه لله بيا وداجه لعفو بلي بتلي بتلي شيء توجه عفو بلي الله عنده عدب يستن الله حق إن يوم من جد نرى عند الله بيشانونا حق إن يوم من جد بيشامران بسنة الرسول الله عليه وسلم يستسلسلني يا رب وندم وجهنا هي توجه زين دسلسلنا الله سبحانه وتعالى حجنا عمره يسبسبن اللهم اجمعنا في جنة فردوس مع حبيبنا حبيبنا قرة عين الرسول صلى الله عليه وسلم مع الصديقين والشهداء مع الصالحين بجنة فردوس ارحمنا برحمتك يا ارحم الراحمين سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين عفو بلي جل الله بلاج السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم السلام عليكم ورحمة الله وبركاته عندما مشاتوا يسمعك بنت الحلالين أنا عارف بري أستاذ السلام عليكم عندما نوت أهلاً بري وكان الله جوزك لما شبك بري ما شاء الله أني يتوسن يراتي هو أتوشن لما شبك فضلكينو يتوسن يتوسن إن شاء الله ندري ولا جمرة درجة ودى تدار لما يقبو أتوشن وندموك አብሽር ባለችልን አንድ ቀየንም ጥቆች እንዳልከው ትክክል ነው ትክክል ያለው አባያው ያጋለና አብሽር ዱዓት ቅድል ኢንሻአላህ እኔ ማለት የፈለኩት እንደሆነ ለተጣራ ተሰለጃባ ኢንሻአላህ ወንድም ሆነ ሴት ለተጣራችን በመጀመሪያ እርግጠኛ መሆን አለብን ይሄን ሰው ሴት ከሆነች ወንድም በተዳርጂ እኖራለሁ ወንድም ሴቷን በተዳርጂ እኖራለሁ በሚል እርግጠኝነት ውስጣችን መኖር አለበት በመጀመሪያ ደረጃ ሌሎ ቻልኩበት ምንድነው አንዳንድ ሰው ቤተሰብ የሚመርጥለት ሰው አለ አባት ወይም እናት ማለት ነው ልጆቹ ሳይተዋወቁ ማለት ነው በዚህ አይነት ሁኔታ እስላማዊ የሆነ ቤተሰብ አላህን የሚፈሩ ቤተሰቦች ከሆኑ ቤተሰብ በትክክል እናትና አባት ለልጆቻቸው መጥፎ አይመርጡም ይሄ የታወቀ ነው አንዳንድ ጊዜ ምናልባት ሀብትን በመመልከት ወይም ሰውየው ሀብታም ይሆናል ለክብሩ ብለው የሚመርጡ ከሆነ እና እርግጠኛ መሆን አለብን የምናገባው እኔ አባቴን ስለመፈራ ወይም ወላጆቼን ቀላ ለመስጠር ብዬ ያን ትዳር የማላየበት ከሆነ ያን ሰው ለትዳር የማስፈልገው ከሆነ እሺ ማለት የለብንም ይሄ የራሴ አስተያየት ነው ምክንያቱም ነገ እኔ ኑሮዬን የምኖረው ከሱ ጋር እኔ ነው ወላጆቼ አይደሉም ልጅ መውለድ አለ ነገ ዛሬ የወላጆቼን ስም ጠብቄ ነገ እሱ ጋር ትዳር ለመክደም በዛ እኔን ይጠይቀኛል ስለዚህ ሁሉ ጊዜ መጀመሪያ እርግጠኛ መሆን አለብን ከዛ ሰው ጋር ለትዳር ይሆነኛል ወይ የሚለውን ቤተሰብ እንዲመርጥልን ማለት ነው ሁለተኛ መጠቀም ማለት የሚፈልገው ከሱ ለትዳር ውስጥ ግልጽነት ያስፈልጋል ሚስትረናል ባለ ሚስትርም ምን ማለት ነው ለምሳሌ ከትዳር በፊት ያሳለፉት ህይወት ካለ ሰው ሆነ ምናልባት በወጣትነት መሳሳት ይኖራል አንዳንድ ወንዶች ወይ ከውጭ የወለዱት ልጅ ሊኖር ይችላል ያንን ነገር መደበቅ የለብንም ወንድሞች እናቶች ምክንያቱም ዋንስ አንድ ቀን መውጣት አይቀርም ያ ነገር ደብቀን የምናቆየው ነገር አይደለም ስለዚህ ከትዳር በፊት ያደረግን ከሆነ ኢንሻአላህ ተነጋግረን እኮ እንደዚህ አይነት ህይወት አሳልፍ ያለሁ ማለቱ ግልጽነት ጥሩ ነው ምንም አይነት መደባበቅ በትዳር ውስጥ ባይኖር ጥሩ ነው አለበለዚያ ወይ ባልየው አንድ ቀን ያወቀ ከሆነ ወይ ሚስቷ ድንገት አንድ ቀን ያወቀች ከሆነ ያለፈን ቢሆን ይንገበገባል ስለዚህ በትዳር ውስጥ ትልቅ ግልጽነት መኖር አለበት ላለው ሶስተኛ ደግሞ ችግር ሲኖር ይህን ኡስታዝን ቅድም ተናግረውታል ችግር ሲኖር ለዛ ሰው በመሀል አለማስገባት ኢንሻአላህ ስበራሁንስ በመሀል አለማስገባት እኔም ይህንን አምንበታለሁ በትዳር መሀል ምክንያቱም ወላሂ ትዳር የግል ነው ብዬ ነው የማምነው በባልና በሚስት መካከል ያለ ግንኙነት ሌላ ሰው ሊያውቀው የማይገባ ለሌላ ሰው መውጣት የሌለበት ነገር ነው ትዳር ማለት አብሮ መኖር አብሮ መብላት መጠጣት መተኛት አይደለም ውስጥ ለውስጥ የሚሰማ ሌላ ነገር አለ ሌላ ሰው ሊገባው የማይችል የመለያ ሁለት ሰዎች ብቻ የሆነ ነገር ስለዚህ ችግርን በሚፈጠርበት ጊዜ ሌላ ሰው መግባት የለበትም ራሳችን ሰብር አድርገን ያንን ችግር ለመፍታት መሞከር ኡስታዝ እንዳሉት የማይቻልና በእኛ አቅም የማይፈታ ከሆነ ኢንሻአላህ ዲን ላለው ሰው ዝም ብሎ ለማንም ሰው አይደለም እኔ የምወዳት ጓደኛ ስላለች ለጓደኛ አይደለም አማክረው ኢንሻአላህ ዲን በደንብ ለሚያውቅ ሰው ችግርን ገልጾ ሳይሆን የተፈጠረውን እንዲያረገኝ እንዲያረገችኝ ሳይሆን ኢንሻአላህ እንደዚህ አይነት ችግር በሚፈጠርበት ጊዜ ዲን አልኢስላም ምን ይላል ረሱል ምን ያረጉ ነበር ሰለላሁ ዐለይሂ ወሰለም ሱሐባዎች ምን ያረጉ ነበር በዚህ ጉዳይ ላይ ብሎ በዛ መፍትሄ ለማግኘት መሞከር ነው እንጂ يوسطاتين جغر ماوطات والله عيب لو نجا ياسو منال بات سايا قاو وي دمو አስታርቆ ሲያበቃ ሌላ ቀን ድጋሚ ስንጣላ እንኩ አስታርቂያቸው ነበር እኮ ከዚህ በፊት የሚል ነገር ይመጣል ያ ደግሞ ትልቅ ወንጀል ነው والله የሰውን አይብ ማውጣት እና ይሄን ነገር መጠንቀቅ አለብን ኢንሻአላህ ደግሞ ትልቅ ሰብር ማድረግ ያለብን ሴቶች ነን ቀድም ባሮችህ ላይ ሲናገር والله እንዳትቀየማል ትክክል ነህ ሴቶች በጣም ሰብር ያስፈልጋል ለምንድን ነው አላህ ትችል ነው የከለከለን ሰብር ስለሌለን እኮ ነው አይደል እንዴ ባንድ በኩል والله ሴት ብዙን ፈታ ነበርኛ አንድ ባል ስለዚህ ተዳራችን ላይ ሰብር ማድረግ ያለብን እኛ ነን ለምን ልጆች ካሉ በተለይ እኛ ነን ዋና ኃላፊነት ያለብን ለልጆቻችን ትምህርት ቤት እኛ ነን ማንኛውም ነገር መሰረት ሴት ናት ስለዚህ ባሎቻችን ቢወድሉ ቢያስከፉን ኢንሻአላህ ያልፋል በመነጋገር ወይ አንድ ቀን ደግሞ ተጸጽቶ ወለት ምስቴን በደልኳት ብሎ አላህ ወደ ደህና ነገር ሊመራ ይችላልና አንድ ቸኩል ምንም ነገርና ሰብር ልናደርግ የሚገባል በትክክልም ሴቶች ነንና ይቀየሙ ትልቅ ትግስት እናርግ በመነጋገር የማይፈታ ነገር የለም ችግራችንን ወደ ውጭ እንዳናወጣ አደራ በመጨረሻ ለምንፈልገው አበዛው ኡስታዝ አንድ ጥያቄን አይነት ነገር ነው ምክንያቱም ቅድም መጨረሻ ላይ ሲናገሩ ፍቺ የቢድዓ ፍቺ አለ እንደገና አላህ የሚፈቅደው ፍቺ አለ ብለዋልና ቢድዓ ከሚሆኑት አንዱ አንድ ሲል በወር አበባ ላይ ያለች አትፈታም ነግለዋል አብዛኛው ጊዜ በአገራችን የተደረገ ነገር ነው እኔ በራሴ ያጋጠመው ያየሁት ነገር ነው እንደውም የሸሪዓ ፍርድ ቤት ያፈታው ፍቺ በደብዳቤና በስልክ የተፈታ ፍቺ አለ በዚህ አይነት ሁኔታ ላይ አንድ ሰው በደብዳቤ በፋክስ ሚስቱን ፈታኋት ብሎ ውጭ አገር የሚኖር ሰው አገር ቤት ያለችዋን ሚስቱ ማለት ነው ሲፈታ ወይም ደግሞ ክፍለ ሀገር ሄደ ወንድ ማለትኛው ዳኛ ነው ሚስቱ እስኪ እርጉዝ ናት አይደለችም ወይስ ደግሞ እዳ ምንድነው ሀይድ ላይ ናት አይደለችም ብሎ የሚያጣራው የለም ፍርድ ቤት ራሱ ይህንን ሳያጣራ ፍቺ ያጸደቀበት ሁኔታ አለና ይህንን ኡስታዝ እንዴት ያዩታል እንደዚህ አይነት አሁን እሱ ባሉት ቢድዓ የሆነ ፍቺ በአብዛኛው እንደ ሀገር ላይ እየተደረገ ነው ያለው እና ይሄን ነገርስ እንዴት ያዩታል ማለት ነው ኡስታዝም ሁላችሁንም አላህ ይወዳችኋለሁ አላህ ደግሞ ከሁሉም በላይ ተቅዋ ይስጣን አላህ ፍራቻ ይስጣን ተቅዋ ካለ ሁሉም ነገር ይስተካከላል ኢንሻአላህ ሴቶች እህቶቼ ሰብር አላህ ይስጠን ለሁላችንም ትዳር ለሌላችሁ አላህ ሳሊህ የሆነውን ትዳር አላህ ይወፍቃችሁ ልጅ ለሌላችሁ አላህ ኢማን ያለው ሳሊህ የሆነ ልጅ አላህ ይስጣችሁ አበዛውባችሁ አፉ በለ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንግዲህ እህታችን የጠየቀችው ጥያቄ ለመመለስ ነው የገባሁት እና ፍቺው እንግዲህ በአራት ሁኔታ ነው ብለን ዑለማዎች ያሉት ነገር ነው ሁለቱም ቢድዓ ሲሆኑ ሁለቱም ደግሞ ሱና ናቸው ያኒ ጠላቅ ሱኒ ጠላቅ ቢድዓ ይባላል ሱናው ሁላችን እንደምናውቀው አንዲት ሴት ከባልዋ እንትኑ የወር አበባ ነበራትና ጸዳች ታጠበች يعني ጸዳት ማለት ነው አሁን ገና ሳይቀርባት ባልዋ ሳይቀርባት መፍታቱ ይህ ሱኒ ሱና ነው ጠላቁም ይወድቃል ወንጀልም አይደለም ሁለተኛ ጠላቅ ሱኒ እሷ አርግዛ ያለች ሊጠልቃትም ይችላል وهذا يسمى ጠላቅ ሱኒ ጠላቁም ይወድቃል አይደለም طيب ጠላቁ ቢድዓ የሚባለው ደግሞ እንዳልኳችሁ በሁለት ነው የወር አበባ ይያላት ሳትጸዳ ሁለተኛ ደግሞ ከጸዳች በኋላ ገለዋን ታጥባ ባልዋ አንድ ጊዜ ጅማዕ ካደረገው ወይም ሁለት ጊዜ ይሄን ከተገናኛት ደግሞ እነዚህ ሁለት ደግሞ ጠላቅ ቢድዓ ይባላል ይሄን ካወቀን በኋላ ጠላቅ ሱኒ እንደሚወድቅና እንደሚበቃ ያኒ خلاص ተግባባን ጠላቅ ቢድዓ ግን አንዳንድ ዑለማዎቹ ጠላቁ አይወድቅም ያሉ አሉ ትክክለኛው ግን አብዛኞቹ ዑለማዎች ያሉ ቢድዓ ቢሆንም ሐራም ቢሆንም ወንጀል ቢሆንም ጠላቁ ይወድቃል ስለዚህ አንድ ሰው በአሜሪካ ሆኖ በአዲስ አበባ ያለችው ሴት በፋክስ ቢጠልቃት በጀዋል ቢጠልቃት በቴሌፎን ቢጠይቃት በጽሁፍ ቢጠልቃት ወይም ሰው ልከው ቢጠልቃት ጠላቁ ይወድቃል ያኒ የወር አበባ ቢኖራትም ባይኖራትም ጠላቁ على طول ነው የሚወድቀው ምክንያቱም እንዳልችው እህት እንዳለችው አይጠይቁም ያኒ የወር አበባ አለሽ የለሽም ልጠይቅ ልጠልቅሽ ስለምፈልግ የወር አበባ አለሽ ወይስ የለሽም ብሎ አይጠይቅም ግን ተገቢ ነው ማወቅ አለበት እሱ በማንኛውም መንገድ ورقبات اندليلات ما الرقاقت قلبت ان شاء الله السو بفيجي ايلاند هونو السو بقومو قفا هونا يعني متأيك قلبت لما تقلق كفلقي مكنياتهم بتقلق بدعي انا بحرام انداي ودك يتقلقو قداي قن بهولتنا يتكفل العلماء وشو تككلن ياو قن تقلقو يودكال ونجل بهنم تقلقو يودكال ينو مرس مسلن يتاكين يتأيك اشو بتقام عدقانيانا بتقام تلك تياك انو يتأيك اشو نعم ما يكفر إن شاء الله إن يوبت إني دمو ياو قماش الإنسلال اللفي كرتار قول لي إننا تنش ألف بي دمو لتنيا سلز أستاذ كارلو ليلا وليلا توبي كبو تمرتاشون قطلو ينقر جنا الركانم نكتلال كاللاتشو دمو الحمد لله بزو تماري أستماري وچنا بزو أواكي وچسلال لاتشو جن وانا ونقروا اسكنا قفجر بن نقاقر بات وانا ونقروا وريتنا من ملسو يمن ملسو لابد أن نخاف الله يا الله تقوى يا الله فراتشا نقي قبر وستقبتن تقف يمتهل نقر اندمن تأيك بات يهن نقر كاوك أسو والله چلا بلو چلا يالنهم يا سالفو نا سيدنا علي سيدنا ستنا فاطمة ستنا فاطمة فاطمة يا نبي الله صلى الله عليه وسلم توداج لي جهنا شو فاطمة الظهراء من تلنبر بالي عليك علي مالتنو علي كان كالثعلب كان كالثعلب ثعلب من دنو كبروا مالتنو علي عندك أبرو نو تلعلش يعني بتقول كنا متمسكنو يا مقصة شنو انديتك عندك أبرو إن ما تفونا جر ويميا يماستسونا جر إياي ببيتو عند تنيا بعد نتنش اينو كفتو اياييه دسال علىهم قن اندى تنيا اندك ابرو تنيوتو زنبلو نمياسال لهو تلالج مكنياتهم تقاك انه قروش زنبلو تنستو لمن دزي هونه لمن دزي هونه لمن دزي هاد الرك خذاباله بيه قروو شقر لي النسانو سلزي تقبارو لك اندك ابرو نبر اندك ابرو مالتوا يا مقوسو تشو كونج يعني متفوس ياي لك اندلايه يعني يما يلايه مسلال زنبلو تنيتو تنش اينون يكفت ياينا زنبلو نميتنيا كزاد قطلو دمو تنستو اينا قرم اندال سما اندلايه چلل بلو بچلا ياسالفال مكنياتهم اندبال بيك انو دفترنا ورق اتيزو يمزق بالبكة زاري شنكرتو بطرو على بسالتشوهم نقر امو تنانتنا دمو يعني ست اندزي سقابا دمو اقال لامتانو يا ييتشن بطرو اينا على ييتشن يم اشي بقلت اندزي دمو بكانو انتن دمو اندزي سادر باكش ناي سلاح دمو نقر على ايتشن نا ابيت على ايتشن يم يمزق بالنك دي سويو مزقبو مزقبو اشي من اللي ستلو سلاسا مستشي نتبي يتكسلنا عندك اندزي درگش بزی علت اندزی درگش بزی علت اندزی درگش میدونی یه وقت در انتنو یعنی تحقیق عسکری اندزی هونو انتن تدار میشنو میتمو میشنو امی والله العظیم انا چای نا چلابای کال هنگ بستگر ایلا نبی اچی سعی سر من نبر تا کلا چو سون نتا چو يمين ملكة نقر إذا كان يا الله كبرنا ندنسي لذي دمو عند نقر اللي عند سو يا الله كبر سنكا هقونا دمبرو ستاس ونتينو مقوت آتو الله ميو الدوال لكن يقل له مبت سنكا قن شلاك على الك إنين نقراتش ونتينو وات لمثاله عند وات ترو سقا أدي سقا يقباب بتال كبه ياغر كبه ياغر بيت كبه يقباب بتال بترو مدي جانا بكسل بتعام عرقو اندي تمثال زغن بتعام تفاج عنا زغن يسرى لادر لم يتاچين غن يچين زغن يسرى چو چو رساج اهون انقدو چو متو ما شاء الله شتاونا ستاو وطو لياساب بدال እንጀራ ደግሞ በጣም ቆንጆ እንጀራ መጣችና ቢስሚላህ ብሎ ሲበሉ ለካ ወጡ ጨው የለውም ሁሉ ሰው እጁ ነው የሚያነሳው ጨው ጨው ጨው ይላል ሁሉ ዑለማዎቹ ምን አሉ የትዳር ህይወት ጨው የትዳር ህይወት ጨው ምንድነው አሉ ተናዙል አሉ ተናዙል ችላ ማለት يعني عند سويه وزن بلق قلم النا سكريبتو يزه بقى ما مزغب عليهم شلا تلاله بتلي يراسن كبر سيون من اللبت يعني كل ما تنازل انسان رفعه الله الله ودلا انه ويا يمياوطات سلازي شلا شلا شلا شلا يالك ستيد الا ان يكون في محارم الله يه نجر يتدار وط انتن چاو نو يلالو سلازي يه نو واناو نجرو واناو نجرو انتم تشلابل اس جنبا انتن دومو عند نغر الله تشلا منامن منامن ستا بزا اسوامكو انغتوا انتن جربا نو متسبرو بله كونهج يدين سو كونهج بتام اواقي كونهج مدنو بالي لمدنو كل غزي اني بدل سادرك تشلا يلال يعني عفو يلال ما شاء الله الله يزن ليش لمن دزي هادرغش ብሎ እንትን የሚያደርገኝ እኔ ለምንድን ነኝ እኔ በቃ በጣም መጥፎ ነኝ እኮ ምናምን ብላ ወደ ራስዋ ትመለሳለች የማን ነች ጥሩ ሰው ከሆነች ነች መጥፎ ሰው ከሆነች ግን تنقالج كل غزي سويو السلام عليكم ورحمه الله وبركاته سمر سمر السلام عليكم ورحمه الله استاذاتنا الله جزاهم يكفلوا ما شاء الله اني انكم تياكي نبرني تياكي انجدي استاذ هيدوال ما شاء الله تياكي انجدي ياو روم مست يالاچوت تياكي تدارن ترارقو بمنور شريعه يفقدال وي تدارن ترارقو بمنور شريعه يفقدال وي عندنا تياكي ሁለተኛ ጥያቄ ደግሞ ሸሪዓው ሴት ልጅን መምታት ይፈቅዳል ወይ? ሁለቱ ነው የኔ ጥያቄ እንግዲህ ማይክ ኢንሻአላህ ሩም ውስጥ ያላችሁት እነን መልስ መልሱልኝ ሹክራን ያ ጀማ ቢስሚላህ الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته استمر يا جماعة استمر حياكم الله استاذنا حبيبنا استاذ ابو محمد الله يبارك الله يبارك الله يبارك يرضى الله يستر الله يبارك الله يبارك حياكم استاذكم مصاب الله يبارك انتم الله يبارك يرضى الله يمنعني من كل الله يبارك الله يستر معاكم يا بنت وكيف تتكبر الله يبارك ما شاء الله ابو خالد لامي فيس هاي هاي يا لطرف لوركان كيكي بيانو الله يسلمنا جميعنا ان شاء الله تعالى استاذ الطوال جيت يا كده برات منات جيت لاكو سطرتي ما رجعت انا ليلى وابن ابو خالد اللي كل شيء بيته نظر نظر يا كده ان شاء الله دي مش يا استاذ بتاع المولى كتبوا اطول مش الناس هناك لكن ان شاء الله تعالى كل شيء مملكه نسلمنا لكن ان شاء الله تعالى نسمعوا ايمان وعليكم السلام ورحمه الله وبركاته الله ايمان الله امامي ما ان شاء الله يبقي من الثلاث باذن الله تعالى ما لنا ليلى سبحان الله استاذتي نبات المستمعين وعليكم السلام ورحمه الله وبركاته الله يرزقنا كامل الايمان الله امامي انا ودمت الناس اوكي الله يرضى عليكم الله يبارك لكم الله يحييكم الله يبارك لكم الله ይዛችሁ ከፍ አድርግላችሁ ማህር ማለት ሰላም ለምረዳቱ ጥያቄ ነበር። ጥያቄ ደግሞ እንደምታስፋብኝ አነሱ ያህል ነበር ነው ኢንሻአላ አስተያየት ያለኝ ምንድን ነው ኢንሻአላ ታላ ዛሬ ትናንት ነገ የምናገረው ነገር ቢኖር ምንድን ነው ኢንሻአላ ታላ ያው አሁን ጊዜ የቀረበ ስለሆነ በርቱ የረፈና ፕሪቫት ችግር ነበር መለስክልኝም የሚዲራ ህቢ ዋሊ ሰርታውረ ሚልካን ብራዘር ያው አሁን በዚህ ወር አፕሪል 22/24 ኮንፍረንስ አለ የኢትዮ ኔትወርክ ቡድን በአውሮፓ ኢንሻአላ 22/24 السلام عليكم ورحمة الله وبركاته يسمعني السلام عليكم ورحمة الله وبركاته ما شاء الله ما شاء الله فلاغوتي جزاكم الله الفخير اندينا دنانو اندومنا سلامنا يا جماعة انكم يا غرامن قديم استاذنم سلام لمالتنا جماعون سلام لبلبيينو سمونون سلال قبا والنبركم ኢንሻአላህ አላህ ፍቃዱ ከሆነ እንገናኛለን። አላህ ካገራው አላህ ያግራው አላህ ግሮቶት ብቅ ካልኩ ኢንሻአላህ እንገናኛለን። ፍላጎት በነገራችን ላይ ያዘመድ ወደዛ መጥቷል እንዴ? እንዴ ነው አገኘው? ኦኬ አው ማሻአላህ አይ ሰሞኑን እንደዛ السلام عليكم ورحمة الله سلام نشوي إيمان دينا يا مؤمن عندنا شو يتسو سلام ناتشو هلا شو دنا ناتشو الحمد لله رب العالمين ما شاء الله نقول يا الله زين ده سب سب بجنة تسب سب أنا من نور أسوي إن شاء الله يا درجن إن شاء الله خير من كان يا متأيك أو مملو من غيري لينم ለጊዜው የበይተ መልካች ስለሆነ ቁጭ ብለን እስኪ እንስማ ፍላጎቴ ያው እኔና አንተ በአንድ ሰልፍ ላይ የከነዳን ስለሆንን አውርዱ እስከንባል ድረስ ያው ማዳመጥ ነው የሚሻለው ይመስለኛል። እንግዲህ ሰልፍ ላይ ወረፋ ካንተ ኋላ ወይ ሰልፍ እንዳይሳሳት ጠብቀልኝ። ኢንሻአላህ ያው እኔ እንኳን ሰላም ላችሁ ነው ማይክ ያስኩት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀዛኩም الله الف خير ان شاء الله ማይክ ፍሪ። ما شاء الله ما شاء الله الحمد لله رب العالمين الذي ساعات الذي دقيقه وسلام درسن እንግዲህ ሁላችንም ያው የኡስታዝን ሰምተናል ማሻአላ በጣም ቆንጆ ትምርት ነው በአጠቃላይ እንግዲህ ምን ማድረግ እንዳለብን እህቶቼም ወንድሞቼም ሁላችሁንም ገልጸውታል ፕራይቬት ኦኬ እመለሳለሁ ኢንሻአላ ገልጸውታል እንግዲህ በሰማንም እንጠቀማለን ያድርገን እንግዲህ በተዳር ውስጥ ዓለም ውስጥም ያለን አላህ ይጨመርበትና እስከ መጨረሻ ድረስ ጠንካራ ተዳር ሆኖ ሚኖር አላህ ያድርግልን ኢንሻአላህ። እንደዚህ እዚች ጋር እንደ መጽሐፍ ጀርባዋ ላይ ተገኘች ጽሑፍ ናት። ከጥቂት ጊዜያት በፊት አገባው ለባል ስለሚደረገው እንክብካቤ ብዙ እውቀትም የለኝም። ባሌም እኔን እንዴት መያዝ እንዳለበት አያውቅም። በየቀኑ እንጣላለን። አንድ ሳምንት እኔ አቆርፋለሁ፣ በሚቀጥለው ሳምንት እሱ ያቆርፋል። በጓደኞቼና በቤተሰብ አማላጅነት ጁማአ ጁማአ በሰላም እንውላለን። ቀስ በቀስ ባሌ በሁኔታው በመበሳጨቱ ፈቶኝ ሌላ ሚስት ለማግባት ወሰነ። ወጣት ስለነበርኩ ውሳኔውን አልተቃወምኩትም። ተፋታንና ቤት ተከራይቼ ተቀመጥኩ። ኋላ ላይ ግን የፍቺው መጥፎነት ተረዳሁት። የምቀርባቸው ወንዶች ሁሉ ሊያታልሉኝ ይፈልጋሉ። ከባለቤቴ ጋር ለመታረቅ ወሰንኩ። ወደ ቤቱ ሄድኩ። ሲሄድ አንዲት ሴት ቤት ውስጥ አገኘሁኝ። ባለቤቱ እንደሆነች ገለጸችልኝ። ቤት እስክደርስ ድረስ ስቅስቅ ብዬ አለቀስኩኝ። ነገር ግን ሁሉም ነገር አክትሟል ትላለች። ወላጆች ስለ ልጆቻችሁ የተዳር ጓደኛ ስራ መልክ ሀብት መሰል ነገሮችን የሚጨነቁነትን ያህል ልጆቻችሁን በተዳር ህይወታቸው ስኬታማ ሆነው ይቆዩ ዘንድ ማዘጋጀት እንዳለባችሁ አይዘንጉ እንዳለባችሁ አይገነዘቡ። በመሆኑም ስለ ተዳር ህይወት በቂ መረጃ ሳይሰጡ ልጆቻቸውን ያጋባሉ። ከዚያም ሁለት ልምድ የሌላቸው አፍላ ወጣቶች በአዲስ ህይወት ውስጥ ይገናኙና ብዙ ችግሮችን ይጋፈጣሉ። እሷ ምን ማድረግ እንዳለባት እሱ ምን ማድረግ እንዳለበት አያውቁም። አለመግባባት ጥል ከፍ ሲልም ድብድብ የተለመደ ነገር እየሆነ ይመጣል ይላል መጽሐፉ። እና ኢንሻአላህ እንግዲህ እስቲ ማይክ አቡ ሱልጣን ኢንሻአላህ ኡስታዝ ዲላም አልገቡ መሰለኝ ማይክ ፍሪ ላርግልህ። السلام عليكم ورحمة الله وبركاته. يسمعني يا جماعة الخير يسمعكم؟ حياكم الله وبياكم جميعا اندمنا الله اندمنا سنبتا شوال اندمنا الله اندمنا مشا شو تينا شو دانانا شوي الحمد لله ቢስሚላህ አሁን ሰማችኋል አይደል? ይሰማላ يا جماعة من اندونا عليكم والله السلام عليكم ورحمة الله وبركاته يجمرنا ይቋረጣል መሐል ላይ ይጀምርና ይቋረጣል እንደገና ሲናገሩ ይቋረጣል አይሰማም ምን እንደሆነ እንጃ ከምን እንደሆነ ወይም ወጣው እንደገና ይገቡ አው ችግር አለ ማለት ይሆናል ኖ ጀምሮ ሲልክ ሲጀምሩ ይቋረጣል እስቲ አሁን እንደገና ይሞክሩ እስቲ ምናልባት ፍላጎት የጀነት ከኔ በለጠስ በደም ሰምቶ ሊሆን ይችላል ማይክ ፍሪ ኡስታዝ ጁንዱላ ካለ ፕራይቬት ፕሊስ ማይክ ፍሪ